እንደዚሁም በሌላ አንቀጽ ላይ አላህ ሱብሓነሁ ወተዓላ የቁል ኪታቡን አንዘልናሁ ኢለይከ ሙባረኩን ኪታቡን ሃዛ ኪታቡን ይሄ እኮ መጽሐፍ ነው ይላል ቁርአንን። አንዘልናሁ ኢለይክ ወደ አንተ ያወረድነ የሆነ መጽሐፍ ነው ያ ረሱለና ወያ ሐቢበና ሙባረኩን ኸይሩ በረካው የበዛ የሆነ ቁርአን ነው መጽሐፍ ነው። ለምን ለምንድን የወረደው አላህ ሙባረክ ያደረገው? ሊደበሩ አያቲህ አናቅጾቹን እንዲያስተውሉ። እነማን? ኡመቱ ሙሐመድን ሰለላሁ ዐለይሂ ወሰለም። የዚህን የቁርአን መላእክት አላህ ባንተ ላይ ብሩክ አድርጎ ሙባረክ ማለት ቀላል የሆነ ማለት ነው። ሲያነቡት የሚገባ የሚጥም፣ ሲያስተውሉት ምንም ነገር ትርጉም ሰምቶ የማያውቀው ሰው የቁርአንን ምንባብ ዝም ብሎ ሲደጋግመው ሪሳላ ደብዳቤ በውስጡ ያስተላልፍበታል። ውስጡ የሆነን ነገር ይልክበታል። ውስጡ የሆነ ነገር ተረድቶ ነው የሚወጣው። ላኪነሁ ላ ያዕሪፉ ሉገተ ልዓረብየተ ወላ ሸይ የአረበኛን ቋንቋ ምንም የማያውቅ እንኳ ቢሆን ቁርአንን ግን ተምሮ ሲያነበውና ሲያስተውለው ቀልቡ ውስጥ ከባድ የሆነ ትዕዛዝ አስተላልፎበት ነው የሚወጣው። ላኪን ኢዛ ተደበረሁ ያስተዋለው ጊዜ ነው። ሊደበሩ አያቲህ አናቅጾቹን እንዲያስተውሉ ነው አላህ ሙባረክ አድርጎ ያወረደው። ወሊየተዘከረ ኡሉል አልባብ የልብ ባልተቤቶች ደግሞ እንዲገሰጹ ነው። ማስተዋልና መገሰጽ ልዩነት አለው። አስተውሉ። ሊደበሩ አያቲህ ሊደበሩ ሁላቸውም እንዲያስተውሉ ነው ያለው። ወደ መገሰጽ ሲሄድ ግን ወሊየተዘከረ እንዲገሰጽ ለአንድ ነጠላ ብቻ ነው ያደረገው። ለምን? ቁርአንን አስተውሎ የሚገሰጽ በጣም ቀላልና አናሳ ስለሆነ ማለት ነው። ስለዚህ የዚህ የቁርአን የመወረዱ ዋናው ትርጉም ቁርአንን በሳጥን አድርገን ልናስቀምጠው፣ ስለት ልንሳልበት፣ ልንቀባባው፣ ልንሞሽረው ሳይሆን ሊነተደበረሁ ሱመ ሊነተዘከር ሁልጊዜ ልናስተውለው ልናነበው፣ ከዛም ደግሞ ግሳ እንድንገሰጽባቸው ነው አላህ ሱብሓነሁ ወተዓላ ያወረደልን ማለት ነው። ቃለ ሙጃሂድ ከሙፈሲሮች ውስጥ ሙጃሂድ የሚባሉት ሲያብራሩት ያዕኒ ሀወና ቂራአተሁ ንባቡን ገር አድርገን አውርደነዋል። ሀወና ማለት ተህዊን፣ በጣም ቀላል አድርገን ያወረድነ ይህም መጽሐፍ። ወቃለ ልኢማሙ ሱደይ አይضን ሚን ልሙፈሲሪን የሰርና ቲላወተሁ ዐለ ልአልሱን በምላስ ላይ የቁርአንም ንባብ በጣም ቀላል ገር አድርገነዋል። ሚን ልዓጂብ በጣም የሚገርምና የሚደንቅ እዚህ ላይ ብናስተውል ብዙ አፋቸው ላይ አረበኛ ቋንቋ የሚከብዳቸው እንደ ኢንዶኔዥያ፣ ፊሊፒንስ፣ ምስራቅ ኤዥያ ሀገሮችን በተግባር ያገኘናቸውን ሰዎች አረበኛ ለማውራት ፊደላቱን ለማውጣት በጣም ይቸገራሉ። ወላሂ ልዓዚም ቁርአንን ግን ሲያነቡት አዛንን ሲሉት አረቦች አጠገባቸው አይቀርቡም ፍጽም። ቁርአንን ሲያነቡ በጣም በጣም ይገርማቸዋል። እንዴት አድርጎ ምላሳቸው እንዴት እንደተቀበለው አላህ ወሃዛ ሚን ተይሲሪላሂ ዐዘ ወጀል። ወቃለ እብኑ ዓባሲን ረዲየላሁ ዐንሁ ለውላ አነ ላሀ የሰረሁ አላህ ሱብሓነሁ ወተዓላ ባያገራው ኖሮ ዐላ ሊሳኒ ልአደምይን በሰው ልጆች ምላስ ላይ አላህ ይሄን በዓለማት ቋንቋ የተለያየ ቋንቋ የአረበኛ ፊደላቶችን ጭራሽ ቋንቋቸው ውስጥ የሌለባቸው ሀገሮች አሉ። አላህ ግን በሁሉም ሊሳኖች ላይ ቀላል ባያደርገው ኑሮ መስተጣአ አሐዱ ሚን አልኸልቅ አንድ ሰው አይችልም ነበር አየተከለመ ቢከላሚላህ በአላህ ሱብሓነሁ ወተዓላ ንግግር በቁርአን አንድም ሰው ሊናገር አይችልም ነበር። ላኪን የሰረሁ አላሁ ዐዘ ወጀል አላህ ሱብሓነሁ ወተዓላ የሰረሁ ሊኩል ልመክሉቃት ቁርአንን ለማንበብ ዝግጁ ሆኖ ለማስተዋል የቀረበ ሰው ገር አላህ ሱብሓነሁ ወተዓላ ሊያደርግለት ዋስትናውን እሱ ወሰደ። وقد ذكر الطبري وغيره أن تيسير القرآن يقرآن مقرات مال الدقمو ترقمو قالات لمنبب ترقم للتفكر والتدبر والاتعاظ معناه دقمو لما استاول لما قسس لما ماريا الله سبحانه وتعالى قر أدرقو تالمالد سلازيك هي قرآن كمي اللي يباتشو نتوشوست هولتنيو አላህ ሱብሓነሁ ወተዓላ ለዓለማቱ ገርና ቀላል አድርጎ ነው ያወረደው ማለት ነው። ስምንተኛው ሚን ኸሷኢሲል ቁርአኒል ከሪም ቁርአን ከሚለይባቸው ባህሪያቶች ውስጥ ከሌሎቹ መጽሐፎች የሚለይባቸው أن القرآن الكريم تضمن خلاصة تعاليم الكتب السابقة إيه قرآن بجاتشن يالو يالفوت نبياتوشن نار وصلوش ياستماروشون مزأهاف تأزازاتوشن نا هققاتوش خلاصون جبتون تقلون قرآن تقلل لادرقوبات تقالي أقربوتال በሌሎቹ መጽሐፍ ውስጥ የተጠቀሱን ህግጋቶች ትምህርቶችና መመሪያዎች ቁርአን ሰብስቦ አምጥቷቸዋል። قال تعالى الله سبحانه وتعالى ይህን በተመለከተ وانزلنا اليك الكتاب انزلنا اليك ودانتز اوردنال ኢላቸዋል ረሱላችን صلى الله عليه وسلم اليك الكتاب بالحق ይሄንን መጽሐፍ በእውን ወደ አንተ አውርደነዋል ሙሰድቀን ሊማ በይነ የደይሂ ሚነል ኪታብ ከሱ በስተፊት ያሉትን መጽሐፎች በሙሉ የሚያረጋግጥና የሚመሰክርላቸው ሲሆን ወሙሃይሚነን አለይሂ በእነሱም ላይ ደግሞ ስልጣን የተሰጠው ሲሆን የሚሽር ማለት ነው የሚያሻሽላቸው ሲሆን الله سبحانه وتعالى يهن المصحف أورد وقال تعالى شرع لكم من الدين كهي ما نتلن أنت كما مريا دنق قولا جهال ما وصى به نوحا أبو الأنبياء بمبال وينم يمجم مريا رسول يمبالو تنوحا الله سبحانه وتعالى يعززبة النتب لن أنتم دنق قولا جهال نبي الله نوح ሽርክን ለማስወገድ የተላኩ የመጀመሪያ ረሱል እሳቸው ናቸው። አወሉ ረሱልን ኡርሲለ ኢለ አልአርድ በኑህ ጊዜ አላህ ሱብሓነሁ ወተዓላ ኑህ ያዘዘባቸው የሆኑትን ድንጋጌዎችና ትእዛዞች በሙሉ ሸረዐ ለኩም ለእናንተም ደንግጎላችኋል። እዚህ ቁርአን ውስጥ ነቢዩላህ ኑህ ለህዝባቸው ያስተምሩት የነበረው አስተምሮት ቁርአን አስቀምጦልናል ልናል በጥቅሉ ማለት ነው። والذي اوحينا اليك ያም ወዳንተ ያስተላለፍነው መላእክት وما وصينا به ابراهيم وموسى وعيسى لعيسام لموسام لابراهيمም ያስተላለፍነው የሆነ መላእክት ان اقيموا الدين ዲናችሁን ቀጥ አድርጋችሁ አቁሙ የሚል ነው። ولا تتفرقوا فيه بس قداي لي عت اللايو عت بتاتنو يم التزازنا الى الله سبحانه وتعالى الله لنبي الله نوح عليه السلام يستلالفو شريعه كذام ود رسولاچن صلى الله عليه وسلم والذي اوحينا اليك ያ ወዳንተ የሚያስተላልፍ ነው ማለት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ማለት ነው። እንደዚሁም ደግሞ ማ ወሲሂ ያም ደግሞ የተናዘዝንበት አደራ ያልንበት ኢብራሂም ወሙሳ ወዒሳ እነዚህን ታላላቅ ረሱሎች ኡሉል አዝሚ በመባል የጽናት ተምሳሌቶች በመባል የተገለጹት እነዚህ ነብያቶች ወደ እነሱ ያስተላለፍነው መልእክት ምንድን ነበር? መልእክቱ አን አቂሙ ዲን ዲናችሁን አንድ አርጋችሁ ቀጥ አድርጋችሁ አቁሙት የሚል ነው። አላህ ሱብሃነሁ ወተዓላ ዲን አልኢስላምን ላለፉትም ነቢያቶች ሲሰጣቸው ለረሱል አለይሂ ሰላቱ ወሰላምም ለእኛ ይህ መጽሐፍ ሲወርድልን ሁላቸውንም የሚያገናኛቸውና አንድ የሚያ ኢቃመቱ ዲን ዲን አልኢስላምን ተውሒድን አቂዳን እምነትን አንድ አድርጎ ማቆምና አንድ አድርጎ ማስተማር ነው። አንድ ነው የማይለይ ተውሒድ። የነቢዩላህ ኢብራሂም ሌላ ነው፣ የነቢዩላህ ሙሳ ሌላ ነው የሚባል ፍጽም የለም። ሚን ኑህ አለይሂ ሰላም ከኑህ ጀምሮ ኢላ ነቢይና ሙሐመድን ሰለላሁ አለይሂ ወሰለም በአጠቃላይ ያስተላልፉት የነበረው ዲንና አቂዳ እምነት አንድና አንድ ነው፣ ሽርክን ማስወገድ፣ አላህ ሱብሓነሁ ወተዓላን ብቻ ለማምለክ፣ ሰዎችን ፍጡሮችን ፈጣሪያቸው ጋር ለማስተዋወቅ ጥረት ማድረግ ነበር። ለዚህ ነው እነዚህን ሁሉ አደራ ያልነውና ያስተላለፍነው ትዕዛዝ ባጭሩ አላህ ሲገልጸው አን አቂሙ ዲን ዲናችሁን ቀጥ አድርጋችሁ አቁሙ። ኸላስ ወላ ተተፈረቁ ፊሂ ፊሂ ማለት በዛ በዲን ጉዳይ ማለት ነው። በሱ ጉዳይ አትበታተኑ፣ አትለያዩ። ለምን ምንጩ ሆነ ሆል ኪታብ ወሱና ቁርአንና ሐዲስ ነው። በማንም ነገር የሚያለያይ ነጥብ ቢከሰት ምንጩ በእጃችሁ እስካለ ድረስ ከምንጩ ሂዳችሁ መጠጣትና ከምንጩ መያዝ ብቻ ነው። ለዚህ ነው በምትለያዩ ጊዜ ፈሩዱሁ ኢለላሂ ወረሱል ወደ አላህና ወደ መላእክተኛው ወደ ኪታብና ወደ ሱና ከዛም ቁርአንና ሐዲሱን በትክክል ወደ ተረዱት ዑለማዎች። ሰለፉል ኡማ ይህንን ዒልም በተረዱበት ኪታብና ሱናን እንዴት አድርገው የተገነዘቡት ብለን በእነሱ ፈህም ይህን ዲናችንን ተውሒዳችንን ካወቅ ነው ልንበታተን አንችልም ነው። ነገር ግን ሁሉም የፈለገውን የሚከተል ከሆነ ምንጮችን አልፎ የሚጓዝ ከሆነ ሙናዛዓ ይመጣል፣ ክርክር ይመጣል፣ እኔ ነኝ የሚል ይመጣል። ይሄ ከመጣ ደግሞ መለያየት ይመጣል። መለያየት ከመጣ ደግሞ ምን ይመጣል? ፈሸል፣ ሽንፈት በሙስሊሞች ላይ ይሰፋ። ይሄ በዓለማችን ላይ የሚታይ ግልጽ የሆነ ገሃዳዊ የሆነ ትልቅ ዓለማዊ የሙስሊሞች ችግር ሆኖ ይታያል። አላህ በአንድ አንቀጽ ነው ወአጢዑ ላህ ወረሱል አላህንና ረሱልን ታዘዙ። አላህን የምንታዘዘው ምንድን ነው? ቢማ አመረና ፊል ኪታብ ቁርአን ላይ አላህ ስብሓነሁ ወተዓላ ባስተላለፈው ትእዛዝ ነው። ወረሱል ረሱል አለይሂ ሰላቱ ወሰላም ስራቸው ምንድን ነው? ቁርአንን ከጌታ ተቀብለው በሀዲሳቸው ለእኛ ሸርህ ማብራራት መግለጽ ነው። ወላ ተናዘዑ ፈተፍሸሉ አትከራከሩ። በዲን ጉዳይ ላይ የሚያከራክር ነጥብ ሲመጣ ወደ ቁርአን ነው ሀዲስ መመለስ ነው። ፈተፍሸሉ ወተዝሀበ ሪሑኩም ትሸነፋላችሁ፣ ትደክማላችሁ፣ ትወድቃላችሁ፣ ኋላ ቀር ትሆናላችሁ። የፈለጋችሁትን ትርጉሙት። አላህ የእሱን ትእዛዝ ባላከበርን ቁጥር ረሱልን ሶለላሁ አለይሂ ወሰለም የእሳቸውን ሪሳላ የእሳቸውን ሱና የረሱልን ፈለግ ትተን ሌሎች ፈለጎችን ባሸተትንና በተከተልን ቁጥር ሽንፈትና ውድቀትን እንላበሳለን። ከዛም ወተሪሑኩም ኃይላችሁ ይወገዳል፣ ማንነታችሁ ህልውናችሁ ይወድማል ይጠፋል ይለን አላህ ሱብሓነሁ ወተዓላ። ከዚያ በኋላ ማን አለ? ማንን ተጣርቶ ማንን ያድናል? ህልውናችን ከጠፋ ከወደቅን ካበቃን በኋላ የሚያዳምጠን ጆሮ የለም እኛን። ለዚህ ነው አላህ ሱብሓነሁ ወተዓላ የነቢያቶች ሃይማኖት በሙሉ አንድነት ነው፣ አንድነትን ያዘለ ነው፣ በቁርአንና በሐዲስ ላይ የተገነባ ግንብ ነው። ይሄንን ግንብ ጠንክሮ ከያዝንና በትክክል ከተገነባ ነው የመጀመሪያና ኃይላችንም ሆነ አንድነታችን ህልውናችን እንደተከበረ ይቆያል። ለዚህ ነው ቁርአን ያለፉትን ትምህርቶች በተለይ ተውሂድና እምነትን አንድም የደመሰሰው የለም፣ በሱ ላይ የተገነባ ነው። ስለዚህ የነቢያቶች ሁሉ ዲን የእኛም ዲናችን ነው ማለት ነው። በቁርአን ስናምን አላህ ሱብሓነሁ ወተዓላ ለነቢያቶች በሙሉ የደነገጋቸውን ሸሪዓዎች እምነታዊ የሆኑት አቂዳዊ የሆኑት በሙሉ ለእኛም ተደንግገዋል። የተነሳ የተሻሻለ የተሰረዘ የለም ብለን ማመን ግዴታ ይሆናል ነው። ጠይብ፣ ዘጠነኛው ሚን ኸሷኢሲል ቁርአን አልከሪም፣ ይህ ቁርአን ከሚለይባቸው ነጥቦች ውስጥ ቁርአን አነ አልቁርአን አልከሪም ሙሽተሚሉን አላ አኽባሪ ሩሱል፣ ቁርአን የሩሱሎችን ታሪክና ዜና አካቶ ነው የመጣው ወደኛ። ነቢዩላህ ኑህ እንዴት ህዝቦቻቸውን እንደተጣሩ፣ አላህ በምን መልኩ ህይወታቸውን እንዲመሩ ያደረጋቸውን ታሪክ አላህ ሱብሓነሁ ወተዓላ ለእኛ ገልጾልናል። ሙሽተሚል አኽባር ሩሱል ያለፉትን ኡማዎች ታሪክ፣ የነቢያቶችን ዜና፣ በስና በህዝባቸው መካከል የተከሰቱን ክስተቶች በአጠቃላይ ቁርአን ለእኛ ገልጾልናል በሚጠቅመን ልክ። ወተፍሲሉ ዛሊከ ቢሸክሊን ለም የስቢቅ ኢለይሂ ኪታቡን ቀብለ፣ ከቁርአን በስተፊት ማንም መጽሐፍ የዛን አይነት አድርጎ ያልተረከበትና ያልቀሶሰበት በሆነ መልኩ፣ ቁርአን ግን ሁሉንም ታሪኮች ለእኛ የሚጠቅሙ የሆኑትን ቁርአን ጠቅለል አድርጎ አምጥቶልናል ማለት ነው። ለምን? ልንማርበትና ልንገሰጽበት ልናስተውልበት ማለት ነው። ካለፉት ነቢያቶች በእኛ ላይ የሚደርሱ ማንኛውንም ችግሮች በእኛ ብቻ ሳይሆን ባለፉት ኡማዎችና ነቢያቶችም ውስጥ እንደደረሰ ለማወቅ ነቢዩላህ ኑህ ህዝቦቻቸው ረሱል አለይሂ ሰላቱ ወሰላም ሰበተ ፊ ሶሒህ እንዳስቀመጡት ህዝቦቻቸው ደማቸው በፊታቸው ላይ እስከሚፈስ ይደበድቧቸው ነበር። ዛሬ በዲኑ የሚደበደብ ደሙ የሚፈስሰው አለይህ አየተዘከረ ዛከ ነቢይ፣ ያንን የአላህ ባሪያ ያንን የአላህ ነቢይ ሊያስተውል ይገባዋል። ለምን? አላህ መርጦት ያን ያክል እድሜ ሰጦት ህዝቦቹን እያለ ለይለ ወነሃር ቀንም ሌትም የሚጣራውን ነቢይ አላህ ሱብሓነሁ ወተዓላ ፈትኖታል። በፊታቸው ላይ ደማቸው እየፈሰሰ ካነ የቁል አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን፣ ጌታዬ ሆይ ህዝቦች የማርልኝ እነሱ ስለማያውቁ ነው እያሉ ዱዓ ያደርጉላቸው ነበር። ለማን? ለእነዚያ ለሚደበድቧቸው። ዛሬ አገሩን ለቆት አገሩ የሚባረር ለቆ የሚሄድ የተዘከር ቂሶተ ኢብራሂም አለይሂ ሰላም ወቂሰተ ዩኑስ ነቢዩላህ ኢብራሂም ባቢሎን ላይ እስከ ሳት ድረስ በመንጀኒቅ ተወርውረው ሊቃጠሉ ያ ሁሉ በላእና አደጋ ሲደርስባቸው ምንድን ነበር? አገራቸውን ለቀው ወደ ፈለስጢን ስደት ነበር። ከዛም አልፎ ተልፎ ወደ የት? ፈለስጢን ላይ ከነዓኖች አላስቀምጥ ሲሏቸው አፍሪካ ወደ ግብጽ፣ ግብጽ ላይ ደግሞ የበለጠ ባለቤታቸውን እስከ መቀማት ድረስ የደረሰ በስደት ላይ ከዛም ወደ መካ በረሃ ላይ ይሄ ሁሉ ደርሷቸዋል። ነቢዩላህ ዩኑስ አለይሂ ሰላም ብናስታውል ወዘኑኒ ኢዝ ዘሀበ ሙጋዲበን፣ የዛ ባልተቤት አላህ ሱብሓነሁ ወተዓላ ህዝቦቻችሁን አስተምሩ ብሎ ሲልካቸው ህዝቦቹ አንቀበልም ሲሉ ሲያሸግሯቸው አገርን ለቀው ስደት ነበር የሄዱት። የመረጡት ይሄ ነበር ይሻል መስሏቸው። ነገር ግን አላህ ስላልፈቀደላቸው ሌላ ታሪክ ተሰራ። በህይወታቸው ዘመን አሳ ሆድ ውስጥ በባህር ውስጥ እንዲቀመጡ አደረጋቸው። ከዚህ የበለጠ ስደት፣ ከዚህ የበለጠ ጭቆና አለ? የሰው ልጅ ሲታመም በላ ሲጠናበት 7 ዓመት 8 ዓመት ድቅቅ የሚያደርግ በሽታ ሲያጋጥመው አለይህ አየተዘከር ቂሰቱ አዩብ አለይህ ሰላም የነቢዩላህ አዩብን ታሪክ ሊያስታውስ ይገባዋል። 7 ዓመት ወይንም አንዳንድ ሙፈሲሮች እንደሚሉት እስከ 18 ዓመት ድረስ ሰውነታቸው በሙሉ ቆስሎ ነግሎ በቂታቸው መቀመጫ ቦታ የለም ነበር። ሰዎች የፈዋቸው፣ ቤተሰቦቻቸው አልቀውባቸው እዛፍ ስር ተቀምጠው ነበር። ይሄ ሁሉ የማን ነው? የተራ ሰዎች ታሪክ አይደለም። ቁርአን የነቢያቶችን ታሪክና ህይወተ ዘመን አስቀምጦልናል። ለምን? ሊነተዓለመ ወነተዘከረ ሚንሁ። ዝም ብለን እንድናልፈው እንድንሸመድደው ሳይሆን እያንዳንዷን ታሪክ እንድንማርባት እንድናስተሳስራት። ይሄ ነው ረሱል አለይሂ ሰላቱ ወሰላም እኮ በሀዲሳቸው ላይ እነ ኸባብ እብኑ አልአረት ረዲየላሁ አንሁ ወገባቸው በብረት በሚቃጠልበት ጊዜ መካ ላይ መጠጊያ የሌላቸው ባሪያዎች ነበሩ። ረሱልን ሰለላሁ ዐለይሂ ወሰለም ሂደው ያ ረሱለላህ አረዱ አርጉልን ከዚህ በላ ነጻ እንውጣ፣ ይህ አይነት አደጋ እያጋጠመን ነው ሲሏቸው ረሱል ዐለይሂ ሰላቱ ወሰላም ምንድን ነው የጠቀሱላቸው? አይ እስቢሩ ነው ያሏቸው። ለምን? ከእናንተ በስተፊት የነበሩ ኡማዎች ነበሩ፣ እጉርጓድ ውስጥ ይከተቱና በራሳቸው ላይ ሚንሻር ይቀመጥና እስከ እግራቸው ለሁለት ሰው ይጣሉ ነበር። ይሄ ሁሉ ምንድን ነው? ያለፉት ኡማዎች ያለፉት ሩሱሎች ከህዝባቸው ጋር ያጋጠማቸው ዜናና ታሪክ በቁርአንና በሀዲስ በሰፊው ተገልጿል። ቁርአን በደንብ አድርጎ አስቀምጦታል። ነገር ግን ልብ እንለው ምንድን ነው ልንማርበት ነው። ቃለ ተዓላ ወኩለን ነቁሱ ዐለይከ ሚን አንባኢ ሩሱል፣ ሁላቸውንም ነቁሱ ዐለይክ ባንተ ላይ እንተርክልሃለን ይላቸዋል ለረሱላችን ሰለላሁ ዐለይሂ ወሰለም። ሚን አንባኢ ሩሱል የሩሱሎችን ዜናና ታሪክ ባንተ ላይ እንተርክልሃለን። ለምን? ማኑሰቢቱ ቢሂ ፉአደክ፣ ማኑሰቢቱ ቢሂ ያንተን ልቦና ያንተን ልብ የምናጸናበት የሆነውን ታሪክ ለአንተ ዜናውን እናስነብብሃለን እንተርክልሃለን ብሎ አላህ ሱብሓነሁ ወተዓላ ለረሱላችን ያስተላልፍ። ለምን ረሱል አለይሂ ሰላቱ ወሰላም ያልደረሰባቸው አደጋ የለም? ከወገኖቻቸው ከህዝቦቻቸው አብረዋቸው ካደጉት አብረዋቸው ከነገዱት አብረዋቸው ከበሉት ከጠጡት አስዋዲቅ አልአሚን ታማኙ እውነተኛው እያሉ ሲመሰክሩላቸው በየኮንፈረንሱ በየነድዋው ሲያስተዋውቋቸው የነበሩትን ዝነኛውን ረሱልን ሰለላሁ ዐለይሂ ወሰለም እንደገና ፊርዓውን ሆነው ሲያሳድዷቸውና ምግብ ማብሰያ እስከሚያጡ ድረስ አንገላቷቸው። ይሄ ሁሉ ሲመጣ ምንድን ነው ያደረገው አላህ ሱብሓነሁ ወተዓላ? ነቁሱ ዐለይከ የአባታቸውን የኢብራሂምን የነ ኑሕን የነ ሙሳን የነ ዒሳን ታሪክ አላህ ሱብሓነሁ ወተዓላ ተረከላቸው። ለምን? ማ ኑሰቢቱ ቢህ ተስቢት ጽናት፣ ላንተ ለልብህ የሚያስፈልግህን የዛን አስተውለህ የምትጸናበትና የምትጠነክርበት የሆነውን ታሪክ እንተርክልሃለን ይላቸዋል። ስለዚህ ቁርአን አላስቀረም። የነቢዩላህ ዩሱፍ ታሪክ በጣም ደስ የሚል፣ የነቢዩላህ ሙሳ፣ የዒሳ ይሄ ሁሉ ታሪክ ልንማርበትና ልናስተውልበት ነው። ወየቁሉ ተዓላ ዛሊከ ሚን አንባኢ ልቁራ፣ ይህ እስካሁን የተረክንልህ ይላል ሱረቱ ሁድ ላይ። ሚን አንባኢ ልቁራ የከተሞች ታሪክ ነው። ከዚህ ፊት የነበሩ ከነቢያቶች ጋር ግጥም የተጋጠሙ ግብ ግብ የሚያደረጉ ሆኑ የእነሱ ታሪክ ነው። ነቁሱሁ ዐለይከ ባንተ ላይ እንተርከዋለን። ሚንሃ ቃኢሙን ወሐሲድ ከነዛ ከተሞች ውስጥ እስካሁን ቃኢሙን የቆመና እስካሁን ያላለ ወሐሲዱን የታጨደምና የጠፋም አለ በወንጀሉና በጥፋቱ ምክንያት። ወቃለ ተዓላ አሁንም በሌላ አንቀጽ ላይ አላህ ሱረቱ ጣሃ ላይ ከዛሊከ ነቁሱ ዐለይከ ሚን አንባኢ ማ ቀድ ሰበቅ፣ እስካሁን እንደተረክንልህ እንደነገርንህ ካለፉት ታሪኮች ውስጥ ባንተ ላይ እንተርክልሃለን። ወቀድ አተይናከ ሚን ለዱና ዚክራ፣ አንተን እኛ ሰተነሃል ለግሰንልሃል። ሚን ለዱና ዚክረን ከእኛ በኩል የሆነን ግሳጼና ትምህርት ለአንተ አስተላልፈናል ይላቸዋል አላህ ሱብሓነሁ ወተዓላ። ወሐሲሉል ከላም የዚህ የዘጠኛው ነጥብ ዋናው ሐሲሉና ጥቅሉ ነጥቡ ምንድን ነው? አላህ ሱብሓነሁ ወተዓላ በቁርአን ላይ የተረካቸው ታሪኮች በሙሉ እንደ ታሪክ ብቻ አይደለም የምናስተውላቸው። ቁርአን ላይ የተጠቀሱ የነቢያቶች ታሪክ፣ የኡማዎች ታሪክ፣ የተለያዩ ህዝቦች እና የከተማዎች ታሪክ የተተረከው በአጠቃላይ ለእኛ ትምህርትና አስተማሪ የሆነ ነው ማለት ነው። ይሄንን አብረን ልናምንና አሁንም ልናስተውለው ይገባል። አስረኛው አነል ቁርአን አልከሪም፣ ይህ ቁርአን ሁወ አኺሩ ኩቱቢላህ፣ ቁርአን የመጨረሻ መጽሐፍ አላህ ስብሓነሁ ወተዓላ ያወረደውና መደምደሚያ የሆነው እሱ ብቻ ነው። ከሱ ቁርአን አይመጣም፣ ሌላ መጽሐፍ አይወርድም። ለምን? ነቢይ ራሱ ስለሌለ ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ፣ የመጨረሻውን መጽሐፍ ይዘው የመጡ ናቸው። ቃለ ተዓላ ነዘለ ዐለይከ አልኪታበ ቢልሐቅ፣ በአንተ ላይ መጽሐፍን በእውነት አውርዶልሃል። ሙሰድቀን ሊማ በይነ የደይህ፣ ከሱ በስተፊት ያሉትን የሚያረጋግጥ የሚመሰክርላቸው ሲሆን ወአንዘለ ተውራተ ወልኢንጅል፣ እንደዚሁም ተውራትና ኢንጅልን አውርዷል። ሚንቀብሊ ሀደ ልኪታብ፣ ከዚህ ከቁርአን በስተፊት ሊናሲ ሁደን ሊናስ ወአንዘለ ልፉርቃን፣ ለሰው ልጆች መመሪያና ወአንዘለ ልፉርቃን፣ እንደዚሁም ደግሞ ቁርአንን አውርዶልሃል ብሎ አላህ ስብሓነሁ ወተዓላ አስቀምጧል ማለት ነው። ስለዚህ የተወረዱ መጽሐፎች ጨርሰው ሚንቀብሉ ከቁርአን በስተፊት መሆኑን እዚህ አንቀጽ ላይ ማስተዋልና መገንዘብ ይቻላል ነው። ወቃለ ተዓላ ወአንዘልና ኢለይከ ልኪታበ ቢልሐቅ፣ አሁንም እውነት ወደ አንተ አውርደናል። ሙሰድቀን ሊማ በይነ የደይህ ሚን ልኪታብ ወሙሃይሚነን ዓለይህ፣ በእነሱ ላይ ተቆጣጣሪ የሚያሻሽልና ቁርአን በእነሱ ላይ የሚቆጣጠር ሲሆን ያለፉትን መጽሐፎች በሙሉ ከአላህ ዘንድ የወረዱ ለመሆናቸው እውን ለመሆናቸው ምስክር አንጡ ቢባል ዋናው ምስክር አልቁርአኑ ልከሪም መሆኑን በዚህ ላይ ተገልጾልናል ማለት ነው። እንግዲህ እነዚህ እስካሁን የተጠቀሱት ዛሬ ከስድስት እስከ አስር ያለውን ተመልክተናል። ባለፈው ደግሞ ከዛ በስተፊት ያሉትን ተመልክተናል። እነዚህ ባዕዱ ኸሷኢስ ልቁርአን ልከሪም፣ ቁርአን ከሌሎቹ መጽሐፎች የሚለይባቸውና ቁርአን ውስጥ ተካተው የመጡ ትምህርቶች ናቸው። አላ ሳኢር ልኩቱብ ልኡኽራ፣ የአንድ ሰው ኢማን እነዚህን ካላወቀና በመጽሐፍ አምኛለሁ ሲል እነዚህን ካላረጋገጠ ካልሰራባቸው ኢማኑ ራሱ ሊረጋገጥለት የማይችልባቸው የሆኑ ነጥቦች ናቸው ማለት ነው። ጁምለተን በጥቅሉ እነዚህ ነጥቦች በመጽሐፍ ማመን ስንል ቁርአን ላይ እነዚህ ነገሮች ከኛ ጋር አብረው ሊሆኑ ይገባቸዋል ነው። እንግዲህ ቢሐምድላህ ወተውፊቂህ፣ በአላህ ሱብሓነሁ ወተዓላ ተውፊቅና በሱ ትሩፋት ሶስቱን የአርካን አልኢማን ነጥቦች ዛሬ አጠቃለናል ማለት ነው። አልኢማኑ ቢላህ ወመላኢከቲህ ወኩቱቢህ፣ በአላህ ሱብሓነሁ ወተዓላ ማመን፣ እንደዚሁም በመላእኮች ማመንና በመጽሐፎች ማመን የሚለውን አጠናቀናል ሶስቶቹን በዚህ ማለት ነው። የሚቀሩት ሶስቶቹን ደግሞ አላህ ሱብሓነሁ ወተዓላ ወፍቆን እንድንጨርሳቸው ዱዓ እያደረግን ኢንሻአላህ አራተኛውን የኢማን ዋና ነጥብ ኢንሻአላህ እንጀምራለን። አልፈስሉ ሳሊስ፣ ሶስተኛው ፈስል አልኢማኑ ቢሩሱል፣ በሩሱሎች ማመን ነው። ከስድስቱ የኢማን ነጥቦች ከስድስቱ የኢማን ታላላቅ መሰረቶች ውስጥ አራተኛው በሩሱሎች ማመን ነው። ይሄ በሩሱሎች ማመን የሚለው 11 ጥናቶችን አካቶ ይዟል። አሐደ ዐሸረ መብሐሰን፣ 11 ጥናቶችን በውስጡ አካቶ ይዟል። የመጀመሪያው ሁክሙል ኢማን ቢሩሱሊ ወአዲለቱ፣ በሩሱሎች ማመን ሁክሙ ምንድን ነው? አንድ ሰው በሁሉም ሩሱሎች ቢያያምን ወይንም ከሩሱሎች ውስጥ በአንዱ ባያምን ምን አይነት ችግር ሊያጋጥመው ይችላል? ፊ ዱንያ ወል አኺራ። ለሱስ ማስረጃው ምንድነው የሚል ይሆናል። ሁለተኛው ተዕሪፉ ነቢይ ወረሱል፣ ነቢይ ማለት ምን ማለት ነው፣ ረሱል ማለት ምን ማለት ነው፣ በሁለቱ መካከል ያለውን ልዩነት ይዳስሳል። ሶስተኛው በሩሱሎች ማመን በምን መልኩ ነው የምናምነው? አላህ ሩሱሎችን ልኳል ብለን በዚህ መልኩ የሚበቃ ነው ወይስ ሌሎች ነጥቦችን ያካተተ ነው? አምስተኛው ኡሉል አዝሚ ሚነ ሩሱል፣ የጽናት ትምሳሌት የሚባሉትን ሩሱሎች እነሱን የሚዳስስ ነው አምስተኛው ነጥብ። ስድስተኛው ኸሷኢሱ ነቢይና ሙሐመድ፣ የጽናት ባልተቤቶች የሆኑትን ትምሳሌት የሆኑትን ከገለጸ በኋላ እንደገና ደግሞ የረሱላችንን ሶለላሁ ዐለይሂ ወሰለም ከሌሎቹ ነቢያቶች የሚለዩባቸውን ባህሪያት የእሳቸውን መብት በሰፊው ገልጽልናል። ሰባተኛ ኸት ሪሳላ፣ ሪሳላ እንደተደመደመና እንዳበቃ ከረሱላችን ሰለላሁ ዐለይሂ ወሰለም በኋላ ምንም አይነት ነቢይ እንደማይላክ። ስምንተኛ ረሱል ዐለይሂ ሰላቱ ወሰላም ኢስራ ሂደዋል ብለናል፣ ከመካ ወደ በይተል መቅዲስ፣ ከዛም ሚዕራጅ ወደ ሰማይ አድርገዋል። ይሄ ሐቂቃው እውነቱ በምን መልኩ ነው የተገለጸው ማስረጃው ጋር? ዘጠነኛ በነብያቶች ህይወት ዙሪያ ያለውን ግርግርና ብዥታ የሚገልጽ ይሆናል። አልቀውሉ ልሐቅ ፊ ሀያት ልአንቢያ አለይህም ሰላም፣ የነብያቶች ህይወት ከሞቱ በኋላ ምን ይመስላል? ያንም ብዥታ የሚዳስስና የሚገልጽ ይሆናል። አስረኛ የረሱሉን አለይሂ ሰላቱ ወሰላም እንደዚሁም የሌሎቹን ነቢያቶች ተአምራቶችና የአውሊያዎች ከራማ፣ አላህ ሱብሓነሁ ወተዓላ የሚወዳቸው ሰዎች የሚሰጣቸው ስጦታ ከራማት ተብሎ ይጠራል፣ እናየዋለን። ሁለቱ መካከል ያለውን ልዩነት ሰዎች ልጆች እንዴት አድርገው እንዳቀላቀሉት ሁለቱን ለመለየት ይሞክራል። አስራ አንደኛውና የመጨረሻው ጥናት አልወልዩ ወልውላየቱ ፊል ኢስላም፣ ወልይ ማለት ምን ማለት ነው በእስልምና? ግርዶ ጋርዶ የተቀመጠ የሚዘየር እሱ ነው ወይስ ምን አይነት ሰው ነው ወልይ የሚባለው? ውላያ ማለት ራሱ ምን ማለት ነው በእስልምና? ምን አይነት ቦታ ነው የተሰጠው? ውላያ የሚባል ልክ እንደ ረሱል እንደ ሪሳላ ራሱን የቻለ ሌላ ጀበናና ገበታ አለ ወይስ የሰው ልጆች የፈጠሩት ብዥታና ውልታ ነው? ውላያ ማለት መጀመሪያ ምንድን ነው የሚለውንም በደንብ አድርጎ የሚዳስስ የመጨረሻው ነጥብ አስራ አንደኛው ይሆናል ማለት ነው። ኢንሻአላህ አላህ ሱብሓነሁ ወተዓላ እንዲወፍቀን እየለመን ሁላቸውንም በእያንዳንዱ እንመለከታቸዋለን። ዛሬ ለመግቢያና ለሙከራ ያክል የመጀመሪያውን ጥናት እንመለከታለን። ሑክሙ ልኢማን ቢሩሱሊ ወአዲለቱ፣ በሩሱሎች ማመን ሑክሙ ምንድን ነው ማስረጃውስ የሚለውን ስናይ፣ እንግዲህ በሩሱል ማመን መግቢያውም ላይ ከመሰረቱ እንዳየነው ከስድስቶቹ የአርካን ልኢማን ታላቅ ሩክንና በአራተኛ ደረጃ የተገለጸ ነው። ዋጅቡን ሚን ዋጅባት ሀዘ ዲን፣ በዚህ በዲን አልኢስላም ውስጥ ግዴታ ከሚሆኑ ዋና ነጥብ ነው። ለዚህ ማስረጃ ብዙ አናቅጾችና ብዙ አሀዲሶች ከረሱላችን አለይሂ ሰላቱ ወሰላም በሰፊው ተገልጸዋል። ቃለ ተዓላ አመነ ረሱሉ ቢማ ኡንዚለ ኢለይህ ሚን ረቢሂ ወልሙእሚኑን። አመነ ረሱል፣ ረሱሉ አምኗል ረሱላችን ሰለላሁ ዐለይሂ ወሰለም። ቢማ ኡንዚለ ኢለይህ ሚን ረቢህ፣ ከጌታው በኩል ወደ እሱ በተወረደው ነገር ረሱሉ አምኗል። ወልሙእሚኑነ ከዛሊክ፣ አማኞቹም እንደዚሁ አምነዋል ይላል አላህ ሱብሓነሁ ወተዓላ። ያመኑበት ነጥብ ምንድን ነው ስንል ኩሉን ኩሉም ሚነ ረሱል ወልሙእሚኒን፣ እነዛ አማኞቹም ሆነ ረሱሉ አመነ ቢላህ ወመላኢከቲሂ ወኩቱቢሂ ወሩሱሊህ፣ በእነዚህ ነጥቦች ውስጥ አምነዋል። በአላህ ሱብሓነሁ ወተዓላ፣ በመላኢካ ሁለተኛ፣ ወኩቱቢሂ ሶስተኛ፣ ወሩሱሊህ አራተኛ፣ እነዚህ ከአርካን ልኢማን ውስጥ አራቶቹ ነጥቦች ናቸው። ሁለት ብቻ ናቸው የቀሩት። ላ ወልሙእሚኑ ማለት ሁሙ ሶሓባ ወመን ተቢዐሁም ላ ኑፈሪቁ በይነ አሐድን ሚን ሩሱሊህ። ከሩሱሎቹ ደግሞ በምናምን ጊዜ ከመካከላቸው አንዱን ካንዱ አንለይም። በአጠቃላይ አላህ ሱብሓነሁ ወተዓላ ወደ 124 ሺህ የሚያክሉ ነቢያቶችን አላህ ልኳል ብለን በጥቅሉ ማመን ግዴታ ይሆናል። ወቃሉ ሰሚዕና ወአጦዕና፣ ሰምተናልም ታዘናል ብለው ሩሱሎችና ሙእሚኖች በነቢያቶች በመጽሐፎች በመላእኮችና እንደዚሁም በአላህ ሱብሓነሁ ወተዓላ አምነዋል ብሎ አላህ በቁርአኑ ላይ ገልጾልናል ማለት ነው። فذكر الله تعالى الإيمان بالرسل الله برسول ما من أبرو كأركان الإيمان وشكر أبرو قل سوتال بن من عندن كاندو مليت لما يتشال بقل ساس كم توال لمن أيهودوش نا عندان دليلوش هزوش كرسولوش است يمرتو يامنو نبر سلزيه هي አንዱን ነብይ ይዞ አንዱን ጥሎ አንዱን አንጠልጥሎ የሚሄድ ከሆነ ከኩፍር ነጻ አያወጣም። ሰውየው በሙሳ በዒሳ አምኖ በሁሉም ነብያቶች አምኖ እንደገና በረሱል አለይሂ ሰላቱ ወሰላም ካላመነ ሰውየው ካፊር ነው የሚባለው። በጣም የሚገርማችሁ አንዳንድ ሰዎች አይሁዶችና ነሷራዎችን አማኞች ናቸው ካፊሮች አይባሉም የሚሉ ያክል አጋጥመውናል። ታላላቅ ሰዎች ፊ መዲነቲ ነቢይ ሰለላሁ ዐለይሂ ወሰለም፣ በረሱል ዐለይሂ ሰላቱ ወሰላም አገር 30 40 ዓመት የኖሩ ሰዎች በጣም የሚያሳዝን 30 ዓመት እዛ ኑረው የነሷራዎችና አይሁዶች በነብያቸውና በመጽሐፋቸው ስለሚያምኑ አማኞች እንጂ ካፊር አይባልም፣ ካፊር የሚባለው ገገርን የሚያመልክ ብቻ ነው የሚሉ ሰዎች በተግባር አጋጥመውናል። ዛሬ ምናልባች እንቆቅልሽ ሊሆንባቸው ይችላል እናንተ። እነዚህም ደግሞ እዚህ የኖሩ እዚህ የከረሙ። አላህ ሱብሓነሁ ወተዓላ ግን አንዱን ነብይ እንኳ ምን አንድ ነብይ ያንድ ነብይን ትእዛዝ ግማሹን ከፍሎ ነብዩን ሳይሆን ግማሹን ራሱ ይሄ ይመቸኛል ይሄ አይመቸኝም ቢል እንደማያምን ነው ያስቀመጠው። ረሱላችን ሰለላሁ ዐለይሂ ወሰለምም እንደዚህ ነው። አንዱ ሰው እኮ መጥቶ ምን ብሏቸው ነበር ረሱልን? ያ ረሱላህ፣ እኔ እኮ የሰውን ሃይማኖት እወደዋለሁ፣ ማመን እፈልጋለሁ፣ መከተል እፈልጋለሁ፣ ግን አንድ ነገር ይፍቀዱልኝ አላቸው። ምንድን? ዝሙት ይፍቀዱልኝ አላቸው። በጣም የሚገርም በጃሂልያ የነበረበት እንደፈለገ ሲጋልብ ከርሞ እስልምና ሲመጣ ራሱን በሙሉ ወደ ማዕቀብ ሲመጣ ጨነቀው። ሁሉን ነገር መጠጡንም እተዋለሁ ሁሉንም እተዋለሁ አለ። ይሄም መተው ግን አልችልም በጣም ይከብደኛል አለ። አረ እንደው ይችን ይፍቀዱልኝ እኔ ሰውን እከተላለሁ ምንም ችግር የለም ብሎ የጠየቀም ሰው አለ። ረሱል አለይሂ ሰላቱ ወሰላም አይቻልም ነው ያሉት። አተርዳሁ ፊ ኡሚክ አተርዳሁ ሊኡኽቲክ አተርዳሁ ሊቢንቲክ፣ ለእህትህ ትወዳለህ ለልጅህ ትወደዋለህ ይሄን ተግባር ለእናትህ ትወደዋለህ? ላ ይሄማ ፈጽም አይነካም አለ። እንዴት አድርጎ የኔ ክብር ይፈርሳል? እንዴት ይውድማል? የኔን እህት ማንም ሰው ሊደፍራት የኔ ልጅ ሊደፍራት የኔ እናት ሊደፍራት ፍጹም አይደረግም አለ። ወሃ ከዘናስ ሰዎችም እንኳ አንተ እየሄድክ የምትደፍርባቸው ሰዎች ወይ እህቶቻቸው ናቸው ወይ እናቶቻቸው ናቸው ወይ ልጆቻቸው ናቸው። ሱብሃንአላህ። እንደዚህ እያደረጉ ነበር ረሱል አለይሂ ሰላቱ ወሰላም ሲያስተምሯቸው የነበሩት። እንደዚህ ያለ ሰው እንኳ ሙሉ ረሱልን ተቀብሎ እወዳለሁ ብሎ እስልምናን አስተውሎት፣ ነገር ግን አንድ ነጥብ ለእኔ አትመቸኝም፣ ይቺ እኔ በአምስቱ አርካን ልኢማን አምናለሁ በቀደር ግን ማመን አልቻልኩም ይቅርብ ቢል ካፊር ሙሽ ነው። መጠርጠር አንችልም፣ ሸክ የለም። ወመን ለም ዩከፍር ልካፊር ፈሆ ካፊር ይላሉ ዑለማዎች። ኩፍሩ ግልጽ ወጥቶ ከሃዲ የሆነን አይሁድ ነሷራን ካፊር አይደለም የሚል ሰው ፈሆ ካፊር፣ ራሱ ካፊር ነው። ካፊርን ከሌላው ለይቶ ያውቅማ። ለዚህ ነው አላህ ሱብሓነሁ ወተዓላ ረሱሎችና አማኞች ሲያምኑ ምንድን ነው ዋናው ነጥብ መጨረሻ ላይ ያስቀመጠው? ላ ኑፈሪቁ በይነ አሐድን ሚን ሩሱሊህ። አላህ ሱብሓነሁ ወተዓላ መርጦ ለህዝቦቻቸው ለማስተማር የላካቸውን ሩሱሎች በሙሉ እናምንባቸዋለን፣ አንዱን ካንዱ አንለይም ብለው ነው ያመኑት። ይሄ ነው ባህሪያቸው አማኞች። ይሄንን ካላሟሉ ሙእሚኑን ያለው ባህሪ ያካታቸውም ነው። አላህም እንደዚሁ በሩሱሎች ማመንን የተወሰው ያፈነገጠ ሰው ሲገልጽ እና ሲያብራራ በሌላ አንቀጽ ኢነ ለዚነ የክፍሩነ ቢላሂ ወሩሱሊህ፣ እነዚያ በአላህ መላእክተኞች በሩሱሎች በአላህ ሱብሓነሁ ወተዓላ የሚክዱ የሆኑ ሰዎች ወዩሪዱነ አን ዩፈሪቁ በይነ ላሂ ወሩሱሊህ፣ በአላህና በሩሱል መካከል ሊለያዩ የሚፈልጉ ወየቁሉን ኑእሚኑ ቢባዕድን ወነክፍሩ ቢባዕድ፣ ከፊሉን እናምንበታለን እንቀበላለን፣ ሙሳ ዒሳን እንወዳቸዋለን ሙሐመድን ግን አንወድም፣ እብራሂምን አይሁድ ናቸው ነሷራ ናቸው የኛ ናቸው፣ እስማኤል ልጃቸውን ግን አይደለም እሳቸው የአረብ አባት ስለሆኑ አይመቹንም የሚሉ ሰዎች ወዩሪዱነ አን የተኺዙ በይነ ዛሊከ ሰቢላ፣ በዚህ መካከል የራሳቸው መንገድና የራሳቸው መስመር የራሳቸውን ሃይማኖት ፈጥረው እንከተላለን የሚሉን ሰዎች ኡላኢከ ሁሙ ልካፊሩነ ሐቃ፣ ኡላኢከ እነዚያ እነሱ ናቸው አልካፊሩነ ሐቀን፣ በእውነት በትክክል ከሃዲያን የሚባሉት እንደዚህ ያሉት ሰዎች ናቸው። አላህ በግልጽ አንቀጹን አስቀምጦታል። በራሳቸው ፈጥረው ይሄ ይመቸናል ብለው አንዱን ትተው አንዱን ጥለው አንዱን አንጠልጥለው የሚጓዙ ሰዎች ትክክለኛ ከሃዲያን ማለት እነሱ ናቸው። ለምን? ከእስላም ውጭ ሌላ ሃይማኖት የለም። እስላም ሁሉንም በአንድ እንድናምንባቸው ሩሱሎችን እንድንከተል ነው ያዘዘን። ወመን የብተጊ ገይረ ልኢስላሚ ዲነን ፈለን ዩቅበለ ሚንሁ፣ ፍጹም ተሱ ተቀባይነት የለውም። ዲነን ሃይማኖትን እኮ ነው። የነቢዩላህ ሙሳ አለይሂ ሰላም ተውራትን ንጽሁን አግኝቶት ከአላህ ሱብሓነሁ ወተዓላ ዘንድ እንደወረደው ሁኖ ሙሉ በሙሉ እየሰራበት እየፈጸመበት ሰኪነሁ ለም የቅበል ንቡወተ ረሱል ሰለላሁ ዐለይሂ ወሰለም፣ የረሱልን ሰለላሁ ዐለይሂ ወሰለም ሪሳላ ብቻ አልቀበልም ቢል ፈሁወ ካፊር፣ ከሃዲ ነው ሰውየው። ለምን? ሊአነ ረሱለ ሰለላሁ ዐለይሂ ወሰለም ለው ካነ ሙሳ ዐለይሂ ሰላም ሐየን፣ ሙሳ ከሊሙላህ የአላህ ሱብሓነሁ ወተዓላ ከሊሙላህ እየተባሉ የሚታወቁት ታላቁ ነቢይ ሐይ ቢሆኑና በምድር ላይ በሆን በዘመን ቢኖሩ ማ ወሲዐሁ ኢላ አን የተቢዐኒ፣ እኔን መከተል እንጂ ምንም አማራጭ የለውም ነበር ነው ያሉት። ምንም አማራጭ የለውም። ተውራትን አሁን አስተምራለሁ ቢል አይሳካም፣ አይሆንም፣ ጊዜው አልቋል። እንኳን ሌላው ማለት ነው የአላህ ነቢይ ራሳቸው አሁን ቢመጡ ረሱልን መከተል እንጂ ሌላ ምርጫ የለም። ስለዚህ በሩሱሎች ስናምን በአጠቃላይ አላህ ሱብሓነሁ ወተዓላ የላካቸው ሩሱሎችና ነብያቶች ከአላህ ሱብሓነሁ ወተዓላ ዘንድ የተላኩ ናቸው ብለን በሙሉ በአንድ ደረጃ ነው የምናምንባቸው። እምነታችን በአንድ ደረጃ ነው፣ አይበላለጥም። ነገር ግን ራስ በራሳቸው ይበላለጣሉ፣ ያ ሌላ ቦታ ነው የምናየው። ጠይብ አላህ ሱብሓነሁ ወተዓላ አጥለቀል ኩፍረ አላ መን ከዘበ ቢሩሱል፣ በሩሱሎች ያስተባበለ ሰው ካፊር ይባላል። አውፈረቀ በይነሁም ቢልኢማን ቢባዕድህም ወልኩፍር ቢባዕድህም፣ ግማሹን አምኖ ግማሹን የካደ ثم قرر ان هؤلاء هم الكافرون حقا، በትክክል ከሃዲ የሚባሉት እነዚህ መሆናቸውን ራሱ አላህ ሱብሓነሁ ወተዓላ በቁርአን ውስጥ ወስኖ አስቀምጧል። እንደዚሁም አላህ في مقابل ذلك ደግሞ ያስቀመጠው አለ። እሱ ምንድን ነው? ማ አለይህ አህሉ ልኢማን ሚን ዛሊክ፣ የኢማን ባልተቤቶች ያሉበትን ባህሪያቸውም ሩሱሎችን ሳይለያዩ በትክክል አላህ ስብሓነሁ ወተዓላ እንዳዘዛቸው አድርገው የሚፈጽሙን ሰዎች ደግሞ አላህ ስብሓነሁ ወተዓላ አስቀምጧል። ምን ይላል አላህ? ቃለ ተዓላ ወለዚነ አመኑ ቢላሂ ወሩሱሊህ፣ እነዚያ በሩሱሎችና በአላህ ስብሓነሁ ወተዓላ ያመኑ ወለም ዩፈሪቁ በይነ አሐድን ሚንሁም፣ ከሩሱሎች ውስጥ አንድን የሚያይለያዩ በሁሉም ያመኑና የተቀበሉ ኡላኢከ ሰውፈ ዩእቲህም ኡጁረሁም፣ እነዚህን አላህ ስብሓነሁ ወተዓላ ሙሉ ደመወዛቸውን ይሰጣቸዋል። ወካነ አላሁ ገፉረን ረሒማ፣ አላህ ምን ነው እጅግ በጣም አዛኝና መሀሪ የሆነ ጌታ ነውና። ፈወሶፈሁም ላህ፣ አላህ እነዚህን ሰዎች እኒህን አማኞች በአላህና በሩሱል የሚያምኑ ሳይለያዩ የሚያምኑን ሰዎች አላህ ስብሓነሁ ወተዓላ አማኞች ብሎ ገልጿቸዋል። ትክክለኛ አማኞች የሚባሉት ወለዚነ አመኑ ቢላሂ ወሩሱሊህ፣ እነዚህ ሩሱሎችን ሳይለያዩ ሳይበታትኑ በትክክል አድርገው ያመኑና የተቀበሉት ናቸው ማለት ነው። ወአመ ሱነቱ፣ ከሱና ደግሞ ከሀዲስ ከረሱል አለይሂ ሰላቱ ወሰላም እንደዚሁ ብዙ አሀዲሶች በአርካነል ኢማን ዙሪያ ተጠቅሰዋል። ከዛ ውስጥ ሁላችንም የምናውቀው ሰፊው ሀዲስ ሀዲሱ ጅብሪል በመባል የሚታወቀውና ብዙ ቦታ ያሳለፍነው ያ ሀዲስ ነው። ረሱሉን አለይሂ ሰላቱ ወሰላም ጅብሪል በጠየቃቸው ጊዜ ኢማን ማለት ምንድን ነው ሲላቸው አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚ ልአኺር፣ በዚህ መልኩ ረሱል አለይሂ ሰላቱ ወሰላም አስቀምጠውታል ማለት ነው። ስለዚህ በሩሱሎች ማመን በአጠቃላይ ከስድስቶቹ ዋና ነጥቦች ውስጥ መሆኑን ማወቅ የግድ ያስፈልጋል ነው። ወፊ ዱዓኢ ነቢይ ሰለላሁ አለይሂ ወሰለም፣ ረሱልም ተሀጁድ ላይ በሚያደርጉት ዱዓ ላይ ምን ይሉ ነበር? ዒንደ ቅያሚ ሌይሊ አነሁ ካነ የቁል አላሁመ ለከ ልሐምዱ፣ አላህ ምስጋና ላንተ ይገባ። አንተ ኑሩ ሰማዋቲ ወልአርድ፣ አንተ ምድርና ሰማይን ብርሃን ያረከው ጌታ አንተ ራስህ ነህ። ወለከ ልሐምዱ፣ ምስጋና አሁንም ላንተ ይገባ። አንተ ቀይሙ ሰማዋቲ ወልአርድ፣ ሰማይና ምድርን ጸንተው እንዲቆሙ ያረከው አንተ አላህ ስብሓነሁ ወተዓላ አንተው ነህ። ወለከ ልሐምዱ፣ አንተ ረቡ ሰማዋቲ ወልአርድ ወመን ፊህን፣ አንተ በምድርና በሰማይ በሳቸውም ውስጥ ያሉን ሁሉ ተንከባካቢው፣ አሳዳሪው፣ ተቆጣጣሪው አንተ ነህ። ወዋዕዱከ አንተ ልሐቅ፣ እውነቱ አንተ አላህ አንተ ነህ። ወዋዕዱከ ልሐቅ፣ ቃልህ ቀጠሮህም እውነት ነው። ወቀውሉከ ልሐቅ፣ ንግግርህም እንደዚሁ እውነት ነው። ወሊቃኡከ ሐቅ፣ ከአንተ ጋርም እንደዚሁ መገናኘቱ እውነት ነው። ወልጀነቱ ሐቁን ወናሩ ሐቅ፣ ጀነትም እሳትም እንደዚሁ አላህ ስብሓነሁ ወተዓላ የፈጠራቸው እውነት ናቸው። ወነብዩነ ሐቅ ወሰዓቱ ሐቅ እያሉ ረሱል አለይሂ ሰላቱ ወሰላም ተሀጁድ ላይ ሌሊት ተንስተው ዱዓ ያደርጉ ነበር። እዚህ ላይም ወነብዩነ ሐቅ መሀል ሻሂዳችን ይሄ ነው። ፈሸሃደቱ ነቢዩ ሰለላሁ አለይሂ ወሰለም ከረሱል ሰለላሁ ዐለይሂ ወሰለም በኩል የተገኘ ምስክርነት ምንድን? አነ ነቢይነ ሐቁን፣ ነቢዮች መላካቸው እውነት ነው ብለው ራሳቸው መመስከራቸው። ዲምነ ማ ዚኪረ ሚን ኡሱል ልኢማን፣ እነዚህ እስካሁን የተጠቀሱት ከኢማን መሰረቶች ውስጥ የእሳትና የጀነት መፈጠር፣ የቃሚያ መቆም፣ ይሄን ሁሉ አብሮ ማስቀመጡ ደሊሉን አላ አህምየት ልኢማን ቢሩሱል ወልአንቢያ። አላህ ስብሓነሁ ወተዓላ የሰው ልጆችን ለማስተማር ያቸው ነቢያቶችን በሳቸው ማመን ምን ያክል አሳሳቢና አንገብጋቢ መሆኑን ከዚህ ማወቅና መረዳት ይቻላል ነው። ፈተቀረረ ውጁቡ ልኢማን ቢሩሱል፣ በሩሱሎች ማመን በዚህ መልኩ ተረጋገጠ። ሚነል ኪታቢ ወሱና፣ ከቁርአንና ከሀዲስ በዚህ መልኩ ተቀምጧል ነው። وأنه من أعظم دعائم هذا الدين يهي دين الإسلام أحسن كم يقوم باتشو مسس وشمست عندنا تعلق مسس ومهنون بزهم القرآن الحديث أسكم وتال ومن أكبر خصال الإيمان كإيمان بحريات وشم كتعلق وأن من كذب بالرسل أو بأحد منهم برسلوك أستبابلا ويكن سبان بيكادا فإنه كافر بالله العظيم بالله سبحانه وتعالى يكاد تبلو يترل كفرا صريحا يجحده بجحده هذا الركن العظيم من أركان الإيمان كأركان الإيمان وشست إهن تلاك ركن بمكادو ودا كفر ياسقبوالنو نجاني الله وإياكم من هذا نعوذ بالله من مثل هذا الكفر الله سبحانه وتعالى يطبقا ان شاء الله قتلا بزيه لا ينجده بنبيات وشمامن من يأكل بوتا اندالو كسدست وشوي امام مسرت وشنا مسس وش عندو مهونو كاوك بإما برسل وشمامنس ثمرو من دنو ما هو ثمراته فريو من دنو يميلون ان ملكة اللي باجرو ثمرات الإيمان بالرسل برسلوك يمامن ثمراو من دنو فريو من دنو تكمو من دنو بنن يمجمر يو العلم برحمة الله تعالى يا الله سبحانه وتعالى تعلق أن أعزاني النت ماوكنو وعنايته بخلقه كفتر البوهالا من يأكل تقرة لستبن من يأكل الله سبحانه وتعالى كنياو يهونو رسولوكين أعزاني روح الرهونتين أما يسألتشون لن يالكو أستماري يادر رقل لني هون الكتاب لن يا الله سبحانه وتعالى نزنت ما وقنا مرداتنا لمن الله سبحانه وتعالى عقل ستو النال نقراتو فترة للنال كزا بست أفاتشو عقل بيتشا تتك ما تشوهنين وقو بلن ما نبر يمياس قددو ما نبر رسولتشن أورد مصحافن أورد بلو يميتايكو معتزلة وش من يلادلو معتزلة مالت كزي هو تايالو الجماعة وتايالو جماعة وشنا نجاوش ناتشو بتقام عقلاتشون كما سواتشونا كما جنقاتشو التنسا الله سبحانه وتعالى كو مصحاف باوردم لكات عن نشل نبر يلادلو لمن عقل سلسة تنسو الليج ليت تادرقو مدفونا طرون يمياستو لبت عقل ستو نبر الله سبحانه وتعالى بزاو يهو يبقى اتشوال باطل اتشو تدك مبيلا من يبقى النبر لكن الله الرحمن الرحيم ازاين روح الروح هون وجيتا ارسل لنا الرسل رسول اتشن يلاك لن لزينو لمن اهن اقل نمستون رسول اتشن نمستون مصحف ما وردو لن بهن هن راسو عباب لون ان اهن يأكل تنكباك بون يزن يأكل دكا ما هون البسميتنا بشبهاتنا بشهوات سلطة أمدن مالتنا سلزي يا الله سبحانه وتعالى الرحمة النقن الزبالن حيث أرسل إليهم أولئك الرسول الكرام إنه شري هونو كبري هونو رسول الشني لكن لن يهون جتا للهداية والإرشاد عن لهنو ولتنيا شكر الله على هذه النعمة الكبرى إهن تلك هون النعمة عندنا مسجنو الله سبحانه وتعالى أستواقنا فتاريوچاچن أستواقنا نبياتو چوالن ولتا هلو أستولن الله سبحانه وتعالى ماتا الحمد لله الحمد لله يال عندنا مسجنو نو ثوستنيانا يمچرشاو محبة الرسل رسلوچن عندن وداچونا وتوقيرهم والثناء عليهم عندنا كبراتشو عندنا ودساتشو لن نسوب ميقباتشو لك لمن؟ لأنهم رسول الله تعالى وخلاصة عبيده كباروتشو است مرتنا ليوهون بارياوش ليوهون سوي سلهون ولما قاموا به النسوب دقمو لكم باتل سبتو تحلافتنا من تبلغ رسالة الله لخلقه يا الله سبحانه وتعالى رسالة لا فطروش لما درس يادر رقو تلفات يادر رغتون يوصلوتن حلافتنا آيتن اندن وداتشونا اندن نكتلاتشونا ما لنسعهم لأقوامهم وصبرهم على أذاهم የሰው ልጆች ሲያውኳቸው፣ ሲያስቸግሯቸው፣ ጸንተው ሶብረው ለህዝቦቻቸው ይህን ያክል አላህ ሱብሓነሁ ወተዓላ ራሳችሁን ልታጠፉ ነው እንዴ? ምን አገባችሁ እናንተ እኮ ሂዳያን መስጠት አትችሉም እያለ እስከሚወቅሳቸው ድረስ ማለት ነው። ለዓለከ ባኺዑን ነፍሰክ ዓላ አታሪሂም ኢን ለም ዩእሚኑ ቢሃዛ ልሐዲስ አሰፋ። እኒህ ሰዎች ባያምኑ ራስን ልታጠፋ ነው እንዴ እስከሚላቸው ድረስ ተጨንቀው ተጠበው ታግሰው ህዝቦቻቸውን ሂዳያ ለመስጠት ለማስተማር ጠዋት ማታ ሌት ቀን ሳይሉ ይለፉ የነበሩ ስለሆነ ይሄን ሁሉ አስተውለን እነሱን ወደን የእነሱን ፈለግ በመከተል አላህ ሱብሓነሁ ወተዓላ ሊያስቀመጣት ያስተዋወቀን ወደ ሆነችው ጀነት እና እንድንጓዝ ነው ማለት ነው። አላሁመ ጀዓልና ሚን አህሊ ልጀና። አላሁመ ረበና አቲና ፊ ዱንያ ሐሰነተን وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. يزاري وندرساتشن نزهلاي إنك ومالن إن شاء الله الله كوفك أننا كادرسا بميك التلو سامن تدقمو كهولت نيو تنات انجمرالن اسكزاو درسن قديه. السلام عليكم ورحمة الله وبركاته. ማይክ ፍሪ አደርጋለሁ። አንድ ሁለት ጥያቄ ካላችሁ ኢንሻአላህ።